ሲፈልጭ ያዘው ነገር እንዳይወድቅ እየፈራ እንዳይጠፋ እየፈራ በጥላው ስር ያረገም ሰው ዘላለሙ አያሰጋው ዘላለሙ አያሰጋው አባቴ የኔ ወዳጅ ወዳጅ ኑሮዬ ባንተ እጅ ባንተ እጅ አባቴ I'm not the one who's running away.